ነፃነት መዘዝ ያምልኮ ነፃነት በበጎቹ መግቢያ ተኩሎች ሰዋለበት ስራትን የለፈው አዋት ገደብ የሌለዋበት የኢየሱስም ለነርጃነ ተወጣበት አወይ ነፃነት ለአምልኮ ነፃነት ሱባኤ ተገብቶ መሰደድም ቀረ ከላይ ትእዛዝ መጥቶ መግቢያ በሩ ሰፋ ሰው ተክተለተለ እንክርዳዱ ስንዴ ተክላው በግ መሰለ የሌላ ጋር በኛ ሰንጠቀ ሆብኖ ውጫዊ መሰሎን ወግሩን አስተካክሎ በይኒ ጓዳ ፈላ ቤተ ክርስቲያን ሰሪ ራሱ ፈላጭ ቆራጭ ባለ ሚኒስትሪ ዶክትሪው በዛ መድረኩ መጠበበ ጥራት ሳይሆን ብዛት ስንቱን ሰበሰበ ግርግር እንዳይኖት ወይ ዘመን አጥፎ ወታረፎ በለው ወታረፎ ወቆ ነዛነ ጉድሽ ግን ብዛቱ ላወቀው ለሰንቱ ነፃነት መዘዝ ያምልኮ ነፃነት በበጎቹ መግቢያ ተኩሎች ሰዋለበት ስራት የሌለበት ገደብ የሌለዋበት የኢየሱስም ለነርጃነ ተወጣበት አወይ ነፃነት መጽሐፍ ቅዱስ ኮሌጅ አጠናቅቄያለሁ ምስክር ወረቀት ቆቤን እጭኛለሁ እንግዲህ የቀረኝ ሀያ ሰው ሰብስቤ ኪሳቸው ኪሴ ነው ለወጭ ለቀለቤ እያኑ የሚያለመው ወንጌል ተዷሪዎች ዙሪያችን ፈልተዋል ስራ ጠላቶች ቀላዋቾች በዙ ትንባዮች ለንጎቻ መረቅ ላጠጣቸው ላበላቸው ብቻ እንደ መተተኛ እዚህ እዛ እያሉ ቀልጥም ላገኙበት ይተነብያሉ የነፃነት ውንዶች ስንቱን ያሞኛሉ በግርግር መጥተው የተቀላቀሉ የተቀላቀሉ ነፃነት ያሉ ሲያሙ ግሱ ሽዋሎ ጉድሽ ግንድ ሰንቱ ላወቀው ለስንቱ ነፃነት መዘዝ ያምልኮ ነፃነት በጎቹ መግቢያ ተክሏቸው አሉበት። ሰዓትን ለፈት ገደብልለበት የኢየሱስም ለነጋረታ ወጣበት። ራሱን የሚያዳንቅ አገልጋይ ሞልቶናል። ስሙን ሲያስተዋውቅ ፎቶውን አይተናል። ስብከት ያቅቷቸው እልፍ ሰዎች ዳኑ። አጋንንቶች ወጡ ብሎ ማጋነኑ ራሱ እንዳደረገው በኃይል በጥበቡ እወቁኝ እያለ ስሙን ማነብነቡ ስሙን ማነብነቡ ባለ ድርጅቱስ በጎ አድራጊ መሳይ በሙት ልጆች ነጋጅ ጫና ጫንቃቸው ላይ በደሃ ስም ዞሮ ባከማቸው ሁሉ ፎቁን ገንብቶበት የሚታይ ለሁሉ ምናልባት ሲቀርበው ከእርሱም ካጠገበ ትርፍራፊው ሲቀር ደሞቹን አሰበ ደዋቸውን አሰበ La waka on la sento la waka on la sento